መልካምነትን ያን ጊዜ አየ ዋና የለ ባንተ ነው መልካምነትን ጌታ ያን ጊዜ አየ ዋና የለ ባንተ ነው ተሬ መልካም ለኔ ለኔ አንተ ለኔ መልካም ለኔ ለኔ ጌታ ለኔ መልካም ለኔ ለኔ መልካም ነለኔ ለኔ ጌታ ለኔ መልካም ነለኔ